የሰው ልጅ መዋደድ የበቃለት የሰው ልጅ መታያ ሰላማዊ ኢትዮጵያ ላለን ሰላም የሰው ልጆች ተስፋ ፍቅራችን ነው መዋለድ አይጥፋ መሰረቱን ያጽናለን በእውነት ኢትዮጵያ ደስታችን ቤት Someone